ሁሉንም ህሙማን ከመቆብኘት የሙያና የስራ ግዴታ ከመሆኑን ባሻገር የህሊናም ጥያቄ ነው። ፕሮግራሙ በተጀመረበት ወቅት የነበረው ሁኔታ የስንቶቻችንን ህይወት ረብሾ የህሊና ሰላም ነስቶ እንደነበርኛና ቤተሰቦቻችን ዛሬ እናስታውሰዋለን። ስንት ጊዜ ስራውን መልቀቅ እንደሚገባኝ ወስኜ መልቀቅ ያለ መጻፍ ወረቀትና እስክርቢቷን ስቼ እንደገና ወርውሬ ስራዬን እንደቀጠልኩ ሳስበው ራሴን አሞካሸዋለሁ። ታዲያ አንዳንዶቹ ሙማን የተለየ ስሜት ይፈጥሩብኛል። የትም ቦታ ሆኜ ትዝ ይሉኛል። ልክ እንደ ዘመዴ ሆነው ይታዩኛል። አንዳንዴ ከስራ ሰዓትም ውጭን ብጠይቃቸው መንፈስ ያስገድደኛል። ከነዚህ ሙማን መሃል እኚህ ሴት አንዷ ናቸው። ከህመምተኛዋ ጋር እጅግ በጣም ተግባባን። ሳላያቸው መዋል ቅር እስኪለኝ ድረስ ሴትየዋ ለልቤ ቅርብ ሆኑ። ከሆስፒታል በወጡ ሰሞን በጣም ተሽሏቸው ቀና ማለት ጀመሩ። ልንጎበኛቸው ስንሄድ ተኝተው እንድናገኛቸው በፍጹም አይፈልጉም። ትራሳቸው ላይ ደገፍ ብለው መጽሐፍ ቅዱስ ሲያነቡ ነው የምናገኛቸው። ከሴትየዋ ጋር በጣም ተለማመድንና ለብዙ ጊዜ ማውቃቸው እስኪመስለኝ ድረስ ቀረብኳቸው። ከዚያ በኋላ ብዙ ነገሮች አውርተናል። አብረን ስቀናል። ራሴን መቆጣጠር አቅቶኝም አልቅሼ አስለቅሻቸዋለሁ። አንድ ቀን ስናወራ ቆየንና የተመለከትኩትን ክፍተት ለመሙላት አሰብ። በቃ ከዛሬ ጀምሮ አንቺ ብልሽስ አልኩ አይናቸውን እያየው። አንቺ ማለት ብቻ ሳይሆን እባክሽ ፍርዬ በይ አሉና እጃቸውን ዘረጉልኝ። ሊያቅፉኝ እንደፈለጉ ገባኝና ተጠጋሁ። ለደቂቃዎች ያለ ራሴን ደረታቸው ላይ ጥግት አድርገው ጥብቅ አድርገው አቀፉ። ከቅፋቸው ለመውጣት አልሞከርኩ። በኋላ ግን ተባረኬ እግዚአብሔር ይባርክሽ አሉና እቅፋቸውን ላላ አደረጉት። ብድግ ብያየኋቸው ደስ ብሏቸው እኔንም ደስ አሉ። ከቆይታ በኋላ ወደ ቤቴ ለመሄድ ስወጣ ደህና ደሪ ፍርዬ ብዬ ወጣሁ። ከዚያ በኋላ ባለችኝ ትርፍ ሰዓት ሁሉ ተፈልጌ የምገኘው ፍርዬ ቤት ሆነ። ፍርዬ የማታሳየኝና የማታጫውተኝ ነገር የላትም። የወጣትነት ትዝታዋን አለፍ አለፍ ብላ ስትነግረኝ ከገጽታዋ ላይ የሚነበበው ስሜት፣ ከድምጿ ውስጥ የሚሰማኝ ጥንካሬ ወደ እኔም የተላለፈ እስኪመስለኝ ድረስ በሐሳብና በመንፈስ አብረት እየወደቅኩና እየተነሳው አዳምጣታለሁ። ደስም ይለኛል። ፎቶዎቿን አይቼ አልጠግባቸው። አንዳንዴ ፎቶ ላይ ያለችውን ፍርዬንና አሁን በአካል የማያትን ፍርዬን ማመሳሰል እስከሚያቅተኝ ድረስ ይሆንብኝና ትኩር ብዬ መለከታታለሁ። ይሄ ፎቶሽ የመቼ ነው አልኳት፣ አንድ ቀን እርሷ መሆኗንም እየተጠራጠረ። የትኛው አለችኝ፣ ፎቶውን ለመውሰድ እጇን ዘርግታ። ፎቶውን አቀበልኳት። በፎቶ ላይ ያለችውን ለግለግ ያለች ወጣት እየተመለከተች ፍዝዝ አለች። እኔ ደግሞ የምመለከተው እርሷን ነበር። ከነበራት ውበት ሁሉ የቀራት አይኖቿ ብቻ መሰሉ። ፎቶ ላይ የተመለከትኩት የሚያምረው ሰልካካ አፍንጫ ዛሬ ለፊቷ በጣም የተለቀ መሰለ። የሚገመጡ የሚመስሉት ድንቡሽቡሽ ጉንጮቿ ዛሬ ስር ጉድ ብለው የጉንጮቿ አጥንቶች ግጥጥ ብለዋል። ትከሿ ላይ የተጎዘጎዘው ጸጉሯ ዛሬ የለም። ፍርዬ ድንገት ቀና ብላ ተመለከተች። ድንግጣ የእውነትም አይኖቿ በጉድጓዶቻቸው ውስጥ ራቅ ያሉ ቢመስሉም ውበታቸው ዛሬም አለ። ያዘነች መሰለኝና በመጠየቅ የተቆጨው የመቼ ነው አልሽኝ አለችኝ፣ ፎቶግራፉን እንደገና እየተመለከተችው። እድገት በህብረት ሲባል ሰምተሽ ታውቂያለሽ አለችኝ፣ አይኖቿን ከፎቶ ላይ ሳትነቅል። ይመስለኛል አልኳት። አየሽው ልብሱን? የተሰጠን የዘመቻ ልብስ ነው። ፎቶን የተነሳሁት ዘመቻ ልንሄድ አንድ ሳምንት ሲቀረን ነበር አለችኝ ፍርዬ፣ በሐሳቧ ርቃ ሄደች በሚመስል መልኩ። ፎቶን ተቀብያት እንደገና ተመለከትኩት። የለበሰችው ካኪ ሸሚዝ ወደ ሱሪ ውስጥ ገብቶ የታጠቀችው ቀበቶ የወገቧን ቅጥነት አጋልጦታል። ሽንቅጥ ያለ ወገብ የሚባል አይነት ነው። ፎቶዋን ሳም ማድረግ አማረኝና ፈገግ ብዬ አስቀመጥኩት። ደግሞ ሌላ ፎቶ አነሳው። በረጅም ጸጉሯ ላይ ሰፊ ባርኔጣ ያደረገች ጥብቅ ያለች እጀ ጉርድ ሹራብና እስከ ቁርጭምጭሚቷ የደረሰ ረጅም ቀሚስ የለበሰች ቀጭን ወጣት በጣም ታምራለች። ቀደም ባሉ የአውሮፓ ፊልሞች ላይ የማያቸው ሴቶች ትመስላለች። እኔ ነኝ እንዳትይኝ አልኳት ሳላስበው። ፍርዬ ፈገግ አለች። የትኛው ፎቶ እንደሆነ የገባት መሰለች። በረጅም ቀሚስ ነው አይደል አለችኝ፣ ፈገግታዋ ከገጽታዋ ላይ ሳይጠፋ። መልሴን ሳትጠብቅ ቀጠለችና ኢትዮጵያ ጥቅደም የሚባለው ቀሚስ ነው። ያው ዘመቻ መልበስ የሚቻለው ረጅም ቀሚስ ብቻ ስለነበረ ረጅሙን ቀሚስ ለማሳመር ለወጣት ቀላል ነበር። ሁላችንም ማለት ይቻላል እንዲህ አይነት ቀሚሶች አሰፋንና የወቅቱ ፋሽን አደረግነው አለችኝ፣ ፈገግታዋ አሁንም ገጽታዋ እንደሸፈነ። ፍርዬ በጣም ታምሪ ነበር አልኳት አሁንም ሳላስብ። ነበር አለችኝ ፍርዬ ከመቅጽፈት ፈገግታዋ ከገጿ ላይ ጠፍቶ። ሳላስበው በማነሳቸው ጥያቄዎችና አስተያየቶች ትካዜ ውስጥ በመግባቷ በራሴ እየተናደድኩ ደግሞ ሌላ ፎቶ አነሳው። በርካታ ሴቶችና ወንዶች ወጣቶች ያሉበት ፎቶ ነው። በጉብታ ስፍራ ላይ ልክ እንደ ቦታው አቀማመጥ ሁሉም እንደሚታዩ ሆነው ተደርድረዋል። አቤት ከለር ቢሆን እንዴት ያምር ነበር አልኩ ለራሴ። ፍርዬን ፈለግኳት። በቀላሉ ማግኘት አልሆነልኝም። ያገኘኋት ከብዙ ሙከራ በኋላ ነው። መሐል አካባቢ ላይ ሸሚዟን ወገቧ ላይ ሸብ አድርጋ ቆማለች። ከበስተግራ በኩል ትከሻዋን አቀፍ ያደረገ ወጣት አለ። ከበስተቀኝ ደግሞ ትከሻዋ ላይ ደገፍ ያለች ወጣት ትታያለች። የፍርዬ ፍልቅልቅ ያለ ፈገግታ የሳባቸው ይመስል የብዙዎቹ አይኖች ወደ እርሷ የሚመለከቱ ይመስላሉ። ምን ቢያስደስትሽ ነው እንደዚህ ሳቅሽው አልኳት አሁንም ሳላስብ። የቱ ነው ልጄ? በወጣትነት ለመደሰት ምን ጭንቅ አለ? በሳሩም በቅጠሉም መሳቅ አልነበር ስራችን አለችኝ። ፎቶን ተቀበለችኝ። ወይ ጉድ አለች ገና ፎቶን እንዳየችው። ምነው ፍርዬ አልኳት። አሁን ከእነዚሁ ስንቶቹ ያሉ ይመስልሻል አለችና ጥያቄን በጥያቄ መለሰችልኝ። ማለት እዚህ ሀገር የሉም ማለት ነው አልኳት ተደናግሬ። ወይ እዚህ ሀገር በዚህ ምድር የሉም እንጂ አለችና ትክዝ ብላ ቆየች። አይገርምሽም? ከእነዚህ ውስጥ ብዙዎቹ ሞተዋል፣ ጥቂቶቹ ደግሞ የት እንዳሉ አላውቅም። ምናልባትም ሞተዋል ወይ ተሰደዋል። ይህኛው ልጅስ አልኳት ደግሞ ትከሻዋን ያቀፋትን ልጅ እያሳየኋት። ከገጽታዋ ላይ አንዳች ነገር ተመለከቱ። በጣም ይቅርታ ፍርዬ፣ ዝም ብዬ መጠየቅ እኮ ወዳለው አልኳትና ፎቶን ላስቀምጠው ስል እንደገና ወሰደችው። ታውቂያለሽ፣ አንድ ክፉ ቀን ድንገት ነጣጠለን እንጂ ከአንተ ነህ ጋር የምንለያይ አልነበርንም። የደረሱበትን ከማላውቀው ሰዎች አንዱ ነው አለችኝ። አንተ ነህን? እንደገና በደንብ ተመለከትኩት። በዕድሜ ከፍርዬ በጣም የሚበልጥ ይመስላል። ቁመት ግን ብዙም አይበልጣትም። ጥቂት ብቻ ነው ቀና ብላ የምትመለከተው። አይኖቿና ጥርሶቿ አብረው የሚስቁ ይመስላል። አንተነህን የእርሷ ደስታ ያስደሰተው ይመስል በደስታ ፍንድቅ ያሉ በሚመስሉ አይኖቹ ይመለከታታል። ፍርዬ እና አንተነህ የሌሎችን ሁሉ ትኩረት የሳቡ ይመስላሉ። ይህችኛዋ ደግሞ ኤልሳ ነች አለችኝ፣ ትኩረቴን ለመሳብ የተናገረች መሰለኝ። ኤልሳ ትከሻዋን የተደገፈቻት ወጣት ነች። በቁመት ከፍርዬ ትበልጣለች። ትከሻዋ ላይ ለመደገፍ ጥቂት ሸብረክ ማለት ነበረባት። ፎቶግራፍ ባለ ቀለም ባለመሆኑ ከለርን መለየት ቀላል ባይሆንም ኤልሳ ቀይ ትመስላለች። ጎረድረድ ያለችና የደም ገንቦ የምትባል አይነት። ከኤልሳ ጋር ከዘመቻ በኋላ ብዙ አልተገናኘንም። መንገዶቻችን ተለያይተው በየፊናችን ተጓዝንና በዚያው ቀረ። ግን ውጭ አገር መሆኗን ሰምቻለሁ አለችኝ ፍርዬ። ከቤተሰብ ጋር የተነሳሽ የለሽም እንዴ? አልኳት ድንገት ቤተሰቦቿን የማየት ፍላጎት አድሮብኝ። በግድግዳው ላይ የተሰቀሉት ፎቶግራፎች የማን እንደሆኑ ማወቅ ፈልጌም ነው። አሉ እንጂ አለችኝና እነዛን ብዛት ያላቸውን ፎቶዎች ገልበጥበጥ አድርጋ አንድ ፎቶ አወጣች። ፎቶውን ቅዝዝ ባሉ አይኖቿ ተመለከተችና አቀበለችኝ። ስድስት ሰዎች ያሉበት ፎቶግራፍ ነው። ሳሎን ውስጥ በትልቁ ፍሬም ፊት ለፊት ከተሰቀለው ፎቶ ጋር ይመሳሰላል። ሁለቱም ሰዎች መቼም ማስተዋወቅ አይጠበቅባትም። አባትና እናቷ ናቸው። ሁለቱም ተቀምጠዋል። አባቷ ግንባር ላይ ያሉት መስመሮች ጎልተው ይታያሉ። ከግንባራቸው ስር ያሉትን አይኖች ያየ ሰው ፍሬ ሕይወትን ማሰቡ የማይቀር ነው። አይኖቻቸው በጣም ይመሳሰላሉ። ከገጽታቸው ላይ ጥንካሬ ይነበባል። ቶሎ ብዬ ደግሞ እናቷን ተመለከቱ። የፍርዬ አፍንጫ ጉንጮችና ከንፈሮቿ ቁርጥ የእናቷን ናቸው። ልጆቹ ገና ልጆች ሳሉ የተነሱት ፎቶ ነው። ፍርዬ ከአባቷ አጠገብ፣ ታናሽ ወንድሟ ቃለ አብ ከእናቱ በኩል፣ ሚሚና ሮቤል ደግሞ ከአባታቸውና ከእናታቸው እግር ስር ተቀምጠዋል። ፍርዬን መጠየቅ ፈራሁና ፎቶውን ዝም ብዬ መመልከት ቀጠል። አየሻቸው? አለችኝ ፍርዬ። አሁን በጣም የሚያምር የቤተሰብ ፎቶ ነው አልኳል። ግን አልኩና መቀጠል አቃተኝ። እኔ አቃተኝን ግን እርሷ ጨረሰችው። ግንማ ዛሬ ማንም አጠገቤ የለም። አባቴና እናቴ እንዲሁም ከእናቴ አጠገቤ ቆመው ታናሽ ወንድሜ ቃላብ ሞቷል። ሚሚየት እንደደረሱ ከማላውቃቸው ሰዎች መሃል ሌላዋ ነች። እኔ ከብዙ መከራ በኋላ ወደ ቤቴ ስመለስ እርሷ ግን የደረሰችበት ሳይታወቅ ወጥታ ቀረች። ሮቤል፣ ትንሹ ሮቤል አሜሪካን አገር ሄዷል አለችኝ። ያ ከጸጉረ ረጅሟ ወጣት አጠገብ የተሰቀለው ፎቶ የሮቤል መሆኑን ያስታውቃል። ልጅቱስ ማን ትሆን? ፎቶዎቹን ቀና ብዬ ስመለከት አየችኝና ሮቤልን አየሽው? ልጅቱንስ? አለችኝ ፍርዬ። ሮቤልን አውቀዋለሁ፣ ልጅቱን ግን አልኩና ዝም አልኩ። እስኪ በደንብ አለችኝ ፍርዬ። አየዋት፣ ግን ፎቶ ላይ ያለችው ልጅ ከፍርዬ ጋር ማመሳሰል ተቸገረ። እኔ ነኝ አለችኝ ፍርዬ። ጮክ ብዬ ባለቅስ ደስ ይለኝ ነበር። አንገቷን ዞር አድርጋ ወዲኛው ግድግዳ ላይ የተሰቀሉትን ፎቶግራፎች ተመለከተችና እነዚህ ደግሞ ቃላብና ሚሚ ናቸው አለችኝ። መንፈሴ በጣም ተጎዳብኝ፣ ልቤ ተጨነቀች። ልጆቿ መስለው ነበር እንጂ ወንድምና እህቷ ናቸው ብዬ አልገመትኩም ነበር። ያንን አይን የሚስብ የሁለት ልጆች ፎቶግራፍ ደግሞ ተመለከተችው። አይኖቿን ማንሳት አልሆነላት። አይኖቿን ባሲያቀሩ ተመለከቱ። ፍርዬ አልኳት ሳላስበው፣ ዞር ብላ ተመለከተች። ይቅርታ ፍርዬ፣ ላሳዝንሽ ፈልጌ አልነበረም አልኳት። አይ ስናፍቅ፣ ሐዘን መቼ ተለይቶኝ ያውቃል? ብቻዬንስ እያየኋቸው ሳለቅስ አይደል የምኖረው? ሁላችንም ያልታደልን ነን። በተለይ ደግሞ ልጆቼ፣ እኛ እንኳን ብዙ አሳልፈናል አለችና ተመለከተችኝ። እነዚህ አይን የሚስቡ ሁለት ልጆች ልጆቿ መሆናቸው ገባኝ። የተፈጠረባትን ስሜት ለመለወጥ በጣም ፈለኩ። ሐሳቤንን ሲያሰላስል እጆቼ በደመ ነፍስ በፊቴ ላይ ያሉትን ፎቶዎች እያነሱ ማስቀመጣቸውን አላቋረጡ። በዝምታ ጥቂት ደቂቃዎች አለሁ። እየመሸብሽ ነው ስናፍቅ አለችኝ ፍርዬ። ሰዓቴን ተመለከቱ። የእውነትም እየመሸ ነው። 12 ሰዓት ሊሆን የቀሩት ጥቂት ደቂቃዎች ብቻ ናቸው። ፍርዬን ግን በዚያ ስሜት ውስጥ ትቻት መሄድ በጣም ከበደ። የፍርዬ ግንባር ላብ ችፍፍ አድርጓል። ዳበስኩት። ትኩሳቷ ኃይለኛ አይደለም። የሆነ ነገር እንድላት ውስጤ በጣም ይፈልጋል። ምን እንደምላት ግን ግራ ግብት አለኝ። ፍርዬ አልኳት ድንገት። ወዬ አለች በገጽታዋ ላይ ከሚስተዋለው የድካም ስሜት ጋር በማሄድ ጥንካሬ። በጣም ወድሻለሁ፣ ስላወቅኩሽ በጣም ደስ ብሎኛል። ካሁን በበለጠ በቅርብ بنከባከብሽ ደግሞ የበለጠ ደስ ይለኝ ነበር አልኳት ስናፍቅ እናንተን የሰጠኝ እግዚአብሔር ይመስገን በሕይወቴ ሁሉ ብዙ መልካም ሰዎችን እንዳገኝ እግዚአብሔር በመፍቀዱ ደስተኛ ነኝ መመላለስሽን ሳስበው ከመጨንቀኝ በቀር አሁን ያደረግሽልኝ ያለሽ ለኔ ከበቂ በላይ ነው አለችኝ ፍሬ እንዴት አመሸሽ የሚል ትልቅ ሰው ድምጽ ተሰማ እግዚአብሔር ይመስገን ግቡ የበላይ ሆነናት አለች ፍሬ የቻለችውን ያህል ጮክ ብላ መቋሚያቸውን ደገፍ ይያሉ የሚያዘግሙ አሮጊት ገቡ ዋሽ ዛሬ ሰው አለሽ አሉ ሴትዮዋ እጃቸውን ግንባራቸው ላይ ከለል አድርገው ለማየት እየሞከሩ እግዚአብሔር ዘመዶ ይሰጠኝ የበላይነት ስናፍቅሽ ትባላለች የነገርኩ ስለነርሱ ነው አለቻቸው ፍሪዬ ዘመዶቻቸው ወስደዋቸው ነበር ሰሞኑን ነው የተመለሱት እዚህ ግቢ ያለ ነው እናርሳቸው ብቻ ነን አለች ደግሞ ወደ እኔ ዞራ ተባረኩ ልጆቼ ከማለት ሌላ ምንም አላሉ ይመሽብሻል ስናፍቅ አለችኝ ፍሪዬ ፍሪዬን ተሰናብቼ ስወጣ ልቤ አቦኝ ወጣ እስከማይመስለኝ ድረስ ከሀሳቤ ሳልወጣ አምሽቼ ባይምሮዬ እንዳመላለስኳት ወደ አልጋዬ ሄድኩ።